نستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، توجيهات للمؤمنات. ምናልባት ድምጽ ይጠው አይደለም ዛሬ ያው ምትችሉትን ያህል ተሰማላችሁ። ተውጂሃቱን ለሙእሚናት ለመእመናት ሴቶች ምክሮችን ኢንሻአላህ ያያየን ነው። ወደ ኪታቡ ዋና ነጥብ አልገባንም። አሁንም ሌላ ነጥብ ሊያነሱ ነው። ሰቢሉል ኢስላሂ ይላል። ሰቢሉል ኢስላሂ የመስተካከል ወይም የማስተካከል መንገድ ማለት ነው። እዛን እናራለን سبيل الاصلاح يماستكاكل يتبلاشن نجر يماستكاكل منجد منهج مالتنا يتبلاشن نجر يماستكاكيا منجد سبيل منجد مالتنا منهج مالتنا الاصلاح يماستكاكل يتبلاشن نجر ماستكاكل مالتنا رأسه يتبلاشن نجر ليت نو ليستكاكل ميشلو ويمدم يتبلاشن لماس نجر لماستكاكل ما درج يلبن النجر اللي مفرونه يتبلاشن نجر بتكلو وعلى من اراد الاصلاح وعلى من اراد اصلاح عباد الله يا الله سبحانه وتعالى باروچن ماستكاكل يفلغه بهونه سو لاي جديتا نوالو وعلى من اراد بفلغه سو لاي جديتا نو على يميلو سو لاي علبت ممان لاي اراد الاصلاح اراد اصلاح عباد الله يا اللهم باروچ ماستكاكل علامه يبلو يتنسى سو يا اللهم باروچ لاستكاكل نو لاقانا نو لاستكاكلاچو نو بلو በሚያስብ ሰው ላይ አለበት ወደዓወተው ሚለል ኸይሪ ወደ መልካም ነገርም እመራቸዋለሁ ብሎ በማሰበና በፈለገ ሰው ላይ አለበት አንዩኽሊሰ ንየተ ወይስሊሐ አልዓመለ ማለት ነው። ይሄ አለበት አንዩኽሊሰ ንየተ ንያውን ጥርት ሊያረግ ወይስሊሐ አልዓመለ ሲራውን ደግሞ ሊያስተካክል ይገባል። የሚሰራውን ስራ በጠቅሉ በእነሱም ላይ በራሱም ላይ لبول وعلى من اراد الاصلاح وعلى من اراد اصلاح العباد اصلاح عباد الله يا الله سبحانه وتعالى باروج ماستكاكلن يميفلق يونه سو لتستكاكل فلقه كونه يا اللهم باروج استكاكاي كونك لامه مسرا كونه ويم لسوج ملكامن اساجي لين بله متاسب كونه ودعوته الى الخير ود ملكام نغره ممراچو الله بله اسبه كونه يهن يميفلق سو ايه يالبس قد نو ايه ليلاقق ايجبوم ምንድነው እሱ አይخلص النيه በመጀመሪያ ንያውን ሊያሳምር ይገባል። ለምን እነሱ ቢስተካከሉም ባይስተካከሉም አጅሩን አያጣማ ቢስተካከሉም ባይስተካከሉም አጅሩን አያጣም። ሚስተካከሉ ሰዎች ደግሞ በዚህ ሰው ይስተካከላሉ። ለምን የሚጣራው እሱ ለማንም ሳይሆን ለአላህ Subhanahu Wa Ta'ala ብቻና ብቻ ነው። ለዛ ነው አላህ ነብዩ ሰለላሁ ዐለይሂ ወሰለም ቁል هذه سبيلي ادعو الى الله على بصيره انا ومن اتبعني وسبحان الله وما انا من المشركين انيم يتكتلنيم سو ازي منجل لاي نو بله بلاچو هذه سبيلي هي منجدي نو ودي الله متطرابت منجدي نو بمن لاي اوقات لاي هوني متطرو العلم لاي هوني نو اوقات لاي هوني انيم يتكتلني سو ለአላህ ጥራት ይገባው እኔ ደግሞ ካጋሪዎች አይደለሁም ይላሉ መጨረሻ ላይ በሌላቸዋል። ለምን ካጋሪዎች አይደለሁም አለ ይላሉ? ለአላህ ብቻና ብቻ ብዬ ነው መጣራችሁ ማለት ነው። ለአላህ ብቻና ብቻ ብዬ ነው እየጠራኋችሁ ያለሁት። ከእናንተ አጅርም ደሞዝም ምስጋናም ስልጣንም ሌላ ነገር ፈልጌ የበላይነትን ፈልጌ አይደለም ወይም ለመታየት አይደለም መጣራችሁ ለአላህ ብዬ ብቻና ብቻ ነው። ለዛ ነው شيخ محمد بن عبد الوهاب رحمه الله تعالى من يلالو التنبيه بالاخلاص يلالو زي القران انقذ لي ما ساسبيا باخلاص ما ساسبيا باخلاص عارف مسائله لي التنبيه فيه بزي لي من الله اخلاص لي تنبيه الله بتام وما انا من المشركين اني كمشركوچ ايدلهم مالك ستارا لمانم بيي ارلم متطرو لا الله بቻنا بቻ بيي نو متطرو سلازي سوچن لتاستكاكل علامه كالله اخلاص ينوره تستكاكلاتيو الله በተለይ መስተካከል የሚገባቸው ሰዎች üst ያንተ ንግግር ቀልባቸው üst ይወድቃል። ለማን ብለህ ሆነ ለአላህ ብለህና ብለህ ብቻ ሆነ ማለት ነው። ሌላ አላማ ካለ አይስተካከለም ወይ ነፍስህን ልታሳውቅበት ወይ ደግሞ ጀማ ልታበዛ የራስህን ተከተል ልታበዛ ወይ ደግሞ እልህ ያለበህ ሰው አለ የተቀየምከው ሰው አለ መድረክ እንደምንም ይዘህ ያንን ሰው ምን ልታረግ ልታብጠለጥልበት ይሄ ሁሉ ከሆነ ዋጋ የለውም ልብ ሁሉ ዋጋ የለውም እንደውም ሀቅን ደግሞ አትገጠመው የምትናገረው ነገር ራሱ ብዙ ጊዜ ምን ይኖራል ስተት ይበዛበታል ሰዎች ቢያዳምጡት ቆስ ቀስ ብለው ቆይተው አስተት ያውጡበታል ለምን እخلاص የሌለው ሰው ለሚወፈቅ ለሐቅ አይገጠም ትክክለኛ ንግግር አይገጠምም እንደውም ይገርም ስለዚህ ነው اخلاص اخلاص ምንድነው ስለዚህ الى الخير ወደ መልካም ልጣራ ያለ ሰውና ባሮችን አስተካክላለሁ ያለ ሰው ግዴታ አለበት اخلاص ላይ በምን ንያውን በማስተካከልና ويصلح العمل ስራውንም ሊያስተካክል ይገባል ስራን ማስተካከል ማለት አሁንም فاخلاص አይላቀቅም የተስተካከለ ስራ ሊሰራ ይገባል ማለት የተባለው ነው መስራት ያለበት ሰው ለማስተካከል ነብዩ ሰለላሁ ዐለይሂ ወሰለም ባዘዙ መልኩ ነው ለተሰራ የሚገባ ስራን አስተካከል የተበለሻሸ የተደበላለቀ የተግበሰበሰ ስራ ይዘህ ራስህም ላይ እነሱንም በማስተካከል በዳዋ ጉዳይ ላይ ማለት ነው በተለይ አዲስ መጤ መንገዶችን ይዘህ ሰው ልታስተካክል ብትነሳ ያተስተካከለ ስራ አይደለም ያስቀው የዳዋ ስራ ራሱ ምን የለውም اتباع له ስለዚህ አተስተካክላችሁ መቼ እንዶም ታበላሻችሁ አለ እንጂ ወለው እኔ ያስተካከልኩ ነው ብለ ብትሟገት ሙናፊቆቹ እንደሚሉት ማለት ነው واذا قيل لهم لا تفسدوا في الارض مدر ላይ ተዋ ታበላሹ እየተባሉ ሲመከሩ قالوا انما نحن مسلمون አረኛኩ አስተካካይ ነን ይላሉ الله سبحانه وتعالى انهم هم المفسدون አረንዶም እነሱ ናቸው አበላሾች አለ ولكن لا يشعرون ነገር ግን አያውቁም አበላሽ እንደሆነ አያውቁም እነሱ በእነሱ ቤት አስተካካይ ናቸው እኛንን እንደውም ምድርን እናስተካክላት ይላሉ ተው ምድርን አታበላሹ ተው ምድርን በአመጽ አትበክሏት ሲባሉ አረ እኛንን እንደውም አስተካካይ ይላሉ ስለዚህ ነው ስራህን ማስተካከል አለብህ አንተ ሚዛን ሳይሆን በወህይ ሚዛን በቁርአንና በሐዲስ ሚዛን ማለት ነው ይሄን አስተካክለህ ከሆነ ይስተካከልልሃል ባሮችም ይስተካከሉልሃል አንተም ትስተካከላለህ ማለት ነው ايخلص النيه ويصلح العمل فمتى خلصت النيه فمتى خلصت كطرج بطرج غزي النيه نيه بطرج غزي وصلح العمل سرا بتستكاكل غزي ايو نيه بتستب نيه كطرى اندغنا سران كاستكاكلك معنات لله بلاك سراهنا እንደተባልከው ከሰራህ እንደማለት ነው ባጭሩ ምን ማለት ነው ብላችሁ የራቀ ነገር እንዳታስቡ ንያህን ለአላህ ብለህ ከሰራህ ምሰራው ስራ ላይ እንደገና ደግሞ የምሰራውን ስራ እንደተባልከው ከሰራህ ማለት ነው በቃ ስራን ካስተካከልክ ማለት ይሄ ነው በወህይ መሰረት ከሰራህ ቁርአንና ሐዲስ እንደሚልህ ከሰራህ ባሮችን ለማስተካከል በመታረገው ጥረት وصلح العمل بالاجتهاد بتغل ማለት ነው بالاجتهاد በጥረት በማድረግ والنذر في المصالح እንደገና ደግሞ ነዘር ማለት በማጤን ማለት ነው ማጤን ማለት ይሄ ማየት ከሚለው ይበልጣል ትንሽ አረ ነገሩን አጤኑት ማለት በደንብ አስተውሉት እንደማለት ነው አረ እንደዛ አይደል ወነዘሪ በማጤንም ደግሞ ፊል መሳሊሂ በጥቅሙን በማጤን የሚመጣውን ጥቅም በማጤን ማለት ነው ለምን አሁን ባሮችን ባስተካከላቸው ለባሮች ለአላህ ባሮች በለፋ ባግዛቸው በዚህ ጉዳይ በጣራቸው ወደዚህ የሚመጣ ጥቅም አለ ከምንም በላይ ከጀሃነም ይደናሉ ጀነትን ይወርሳሉ ዱንያ ላይ ከተበላሸ ህይወት ወደስተካከለ ህይወት ይመጣሉ ሙስሊሞች ቁዋ አቅም ይኖራቸዋል ይበለጥ ይሄ ሁሉ ጥቅም ነው ይሄን ምን ያደርጋል ያጤናል ማለት ነው ሙእሚን የሆነ ሰው ትግል ሲያደርግ ይሄን ነው የሚያጤነው የሚለፋል ልክ ነው አንድ ሰው ለማስተካከል እኮ በጣም ተለፋለ ኢጅቲሃድ አለው በጣም ተለፋለ ግን ምኑን ማጤን አብሮ አለብህ ጥቅሙን ማጤን አለብህ ስትለፋ የሆነ ጥቅም አለው ምታስበው ነገር አለ ስለዚህ ወነዘሪ في المصالح በመመልከትም ማለት ነው العمل بالاجتهاد والنذري في المصالح በጥቅሙንም በማጤን وسلوكي اقرب الطرق በመጓዝም ማለት ነው فمتى خلصت النيه وصلح العمل بالاجتهاد والنذر في المصالح وسلوك اقرب الطرق وسلوك في سلوك ማለት ነው በመጓዝም በመጓዝ እጅቲሃድ በማድረግ ነገሮችን በማጤን ጥቅሙን በማጤን እንደገና አቅረበ الطرق የተሻለውን ቅርብ የሆነውን መንገድ ለምን አቅረባ طرق الموسيلتي موسيل ما الأدراش هنا أدراش هنا ونقرب هنا المنجد إليها ودسوا ودسوا مالت ودزج ملكام يهونج تقبار مالتهم إيشي ملكام يهونج تقبار من دنج سويتشن ما استكاك الأرض أرلندي إليها مالت ودسوا إيشي ملكام يهونج تقبار مالتهم ملكام يهونج تقبار إمي أدرسن قرب هنا المنجد من مدرك مقواز قرب هنا المنجد قرب هنا سيبان قطة هون المنجد مالتهم ليلا زور تمتم من دات تيد بليلا ملكو لما قنانيت الله لما قنانيت هتفلق لما قنانيت أقرب الطرق الله سبحانه وتعالى قال لما قنانيت يتنيو من قنو يتنيو من قنو يتنيو بازنو قطة تنيو أقربو النبي صلى الله عليه وسلم يمتو بثارن دي قبطه شوالار ليلا من قنان دات فلق أقواراج أقرب شبال أقواراج مالا تارل أقرب الطرق مالت الله قال لما قنانيت ملك تنيو صلى الله عليه وسلم يمتو بث من قنو قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم إنين متودوني كونه تكاتلوني إيه من منقر مالتهم إيه نو منقرو سلازي عند سو نيون كاستكاك لنا باجتهاد عندنا لب بمالت نقروتشن بماتين لمن ملكام تكامن يميامتون نقر بماتين عندنا بمقواز كرب يهونون منقر موسيل الموسيلتي إليها موسيل ما أدراش مالتنا أدراش ودمن ودزاج ملكام نقر أدراش يهون النقر كفت سما نقرو ملكام نقر مالتنا عرفت نقرون على الرقف الموسيلي الموسيلتي إليها كذانو أعون على حسابه اللي الرقفونه سلزي متى اتصف بهذين الأمرين سويو بننيه لاتو قدوش كتوصف النزيه لاتو قدوش من دناشو باتشرو إهو زيامتو تال الإخلاص والاجتهاد مالتهم إخلاصنا اجتهاد كذا في الإصلاح سويتشن بمستكاك القدار إخلاصنا اجتهاد تقل كذا صلحت تستكاك للج ويم صلحت تستكاك للج الأشياء نقراتو كل يستكاك وقامت الأمور نقراتو كتل حسابو اندائرك عجو قال قبطو دغمو قالو قبطاچوان كيف جمرو هون حرسامون ازي بوتا لا اليها يميلو بوتا لا ماراغاشا سلاطاچو نو حساب يهن تلتلباچو تغمسونيات نغير كن اسون حساب انداله يزوت نو يهن كادرغه بلو ساراغفوت فمتا يتسفالو سويو اهون بالكواچو نغير بتوسفه قطر يتشال ميونو منالباتم ሁለት ጭረት ቢኖር ኖሮ ጥሩ ነበር ሌላ ንስፋ ስለሌለ ማየት አንችልም ሁለት ጭረት ላይ ቢገባ ኖሮ ይገባችሁ ነበር ተጨማሪ ነገር ነው ፈመታ ይተሰፈ ሰውየው ኢለየ ምን መታ ይተሰፈ ሰውየው እስከ ተወሰፈ ድረስ እስከ ተገለጸ ድረስ ይሄንን ካራክተር እስከ ያዘ ድረስ እንደማለት ነው ይሄንን ባህሪ እስከ ተላበሰ ድረስ ያው ይተሰፈ ማለት ይሄንን ባህሪ ምን እነዚህ ባህራቱ በሃዘይን አምረይኒ በሁለቱ ጉዳዮች ከተወሰፈ በእነዚህ ሁለቱ ከተገለጸ እነዚህ ሁለቱ መገለጫዎቹ መታወቂያዎቹ ከሆኑ ማለት ነው ምንድናቸው እነሱ ፈመታ ይተሰፈ ማለት በምንና በምን በሃዘይን አምረይ አልኢኽላስ ወልኢጅቲሃድ ነው አልኢኽላስ ወልኢጅቲሃድ እነዚህ ናቸው አምሮቹ ኢኽላስና ኢጅቲሃድን በምን ፊ ኢስላሂ ሰዎችን በማስተካከል ጉዳይ ላይ እነኚህ ሁለት ነገሮችን ከያዘ ሰለሐት ተስተካከላለች አልአሽያኡ ነገራቶች ሁሉ ይስተካከላሉ ብዙ ነገሮች ማለት ነው አሽያ ማለት ብዙ ነገሮች ማለት ነው ሸይ ከثير ማለት ነው አሽያ ማለት ሸይ ከثير ብዙ ነገር ምን ይሆናል ይስተካከላሉ ወቃመቲል ኡሙሩ ብዙ ጉዳዮች ደግሞ ይቆማሉ ቦታቸውን ይዛሉ ሰውየው ለማስተካከል የተነሳው ሰው ሁለት ባህሪ ካለው አንድ ኢኽላስ ካለው ሁለት ደግሞ ኢጅቲሃድ ካለው ማለት ትግል ካለው መልካምስ ለመልካም ስራ ማለት ነው ኢጅቲሃዱ መልካም ስራ ላይ ነው ከፈለጋችሁ አሁን ብን ደግሞ ይገባችኋል وعلى من اراد اصلاح عباد الله ያላህን ባሮችን ማስተካከል በፈለገ ሰው ላይ ودعوتهم الى الخير ወደ መልካም ነገርም ሊጠራቸው ባሰበ ሰው ላይ አለበት አይ ይخلصን ይየተ ንያውን ሊያስተካክል ويصلح العمل ስራውንም ሊያሳምር فمتى خلصت النيه ንያ ከተስተካከለች በተስተካከለች ጊዜ وصلح العمل سرام بامارا غزي بمن بالاجتهادي بتغل والنذري بأماتين ملب بمالتن بمايتن في المصالح ነገሮች ላይ መሳሊህ ማለት ጥቅም የሚያመጡ ጥቅም የሆኑ ነገሮች የሚመጡ ጥቅሞችን ሊገኙ የሚችሉ ጥቅሞችን ልብ ብሎ በማጤን ወሱሉኪ አቅረበ ጥሩቂ በመጓዝም ቅርብ የሆነን መንገድ ማለት ነው ምን አይነት ያ መንገድ ደግሞ አልሙሲለቲ አድራሽ የሆነች መንገድን በመከተልም ኢለይሃ ወደዚች መልካም ነገር በመከተልም እቺን መንገድ ለማግኘትም አቅረቡን መንገድ በመከተልም ምን አለ የተፈለገው ነገር ይገኛል ነው ሐሳቡ የተፈለገው ነገር ይገኛል ይሄንን የተፈለገው ነገር ይገኛል የሚለውን ሐሳባቸው አሁን ነው የሚጠቅሱት ገና መታ ኢተሰፋ ቢሃዘይን አልአምረይን አላር ፈምታችኋል አይደል አሁንም አልተራገብ ያረፍተ ነገሩ ማራገሻ እኮ ሆነም አለ እነዚህን ነገራቶች ሁለት ነገሮች ናቸው ብዙ የተዘረዘረ እንዳይመስል ሁለቱን ነገሮች ሲጠቀልሏቸው ይሄው አልኢኽላስ ወልኢጅቲሃድ አሉት አይደል ኢጅቲሃድ እኮ መመልከት ልብ ብሎ ማየት ነገሩን አቅረቡን መንገድ መከተል እነዚህ ሁሉ መልካም ስራዎች ናቸው ተጨማሪ ማብራራ እንጂ የተለየ ነገር የለውም ኢኽላስና ኢጅቲሃድ ነው በቃ ኢጅቲሃድ ማለት አመልን ሷሊህ መልካም ስራ የሚሰራውን ስራ በመልካም መስራት እስካደረገ ድረስ ወልኢጅቲሃድ ፊል ኢስላሂ በማስተካከል ላይ ኢጅቲሃድ ጥረት የሚያረክ ሆነ ደከመኝ ባካቹ አሁንስ ሰለቸኝ እነኚህ ሰዎች ገነግራቸው በነግራቸው አይሰሙኝም በጣራቸው በጣራቸው ምንም እነዚህ የሚገባቸው አይደሉም ባካ ይሄ ሰው የሚቀየር አይመስለኝም ብሎ ከሰነፈ ዋጋ የለው አላህ Subhanahu Wa Ta'ala ለዛ ነው وجعلنا منهم ائمه يهدون بامرنا لما صبروا وكانوا باياتنا يوقنون الله Subhanahu Wa Ta'ala አድርገናል ከበሩ እስራኤሎች ከሰዎች አያይ ሆኑ ሰዎች አድርገናል አለ ሞዴል የሚሆኑ ቁድዋ የሚሆኑ ሰዎች አይማ ማለት ሰዎች የሚመሩባቸው ሰዎች በምን ምክንያት አይመተን የህዱነ በአምሪና በእኛ ተዛስ የሚመሩ ከፊት ከፊት የሚመሩ ሰዎችን አድርገናል ያለ ሰው ቶፕ የሚሆንበት ጉዳይ ነው ወዲኑ ጉዳይ መሪ አያ አውራ የሚሆንበት ጉዳይ ነው እነሱ ሁለት ጉዳዮች ናቸው ለማ ሰበሩ አላያችሁ በታገሱ ጊዜ አልተካልታገስክ ምትጠራው ሰው አስቸጋሪ ነው አንድ ሁለት ቀን ጠርቻታለሁ እናቴ ነግሬያታለሁ ከዚህ በኋላ እኔ ምን አጨቃጨቀኝ ብለ ዞር ምትል ከሆነ አታገኝም የመሪነቱን ድርሻ አታገኝም አንተ በሷ ጉዳይ ምናልባት ሂዳያ ከተፈለገላት በሌላ ሰው በኩል ሂዳያ ታገኝ ይሆናል ለማ ሰበሩ ወካኑ ቢአያቲና ይውቂኑና አላህ በእኛ ማንቀጾች ምን ነበሩ እርግጠኞች ነበሩ ማለት አላህ Subhanahu Wa Ta'ala በሚሰሩ ስራ እንደሚመረደዳቸው እርግጠኛ ናቸው ኢኽላስ ማለት ይሄኮ ነው ኢኽላስ ማለት በምትመረደው ነገር እርግጠኛ ከሆንክ ለአላህና ለአላህ ብቻ አርገ ተሰራለህ እንዴ ለምሳሌ ሁለት ሩኩ ሁለት ተረካ ከፈጅር በፊት መስገድ ማለት ከዱንያም ከውስጧ ካሉም ነገሮች ይበልጣሉ ከተነገረ ይሄንን ለማን ብቻ ነው መስገደው ለአላህ ብቻ ነው መስገደው ይሄን ነገር ላለማጣት አረ ለምን ለሰው ብለህ ከሰገድከው ይሄን ነገር ታጣላ እርግጠኛ ነህ ለዛ ነው ልብ ነው ለዛ ነው فبالصبر باليقين تنال الامامه في الدين الى ابن تيميه رحمه الله تعالى ابن القيم بتغستنا برغطنيت بدين لا ارايا مهون يشالال الى لسوج قدوه هونو يسوج مري تسمينت يالو سو مهون يشالال سو يمادمته سو تونال من قال ሁለቱ ነገሮች يقيننا صبر قال سوجهم ياشجغرو የሚፈታተኑ የነሱን ስሜት እንድትከተላቸው እንዳታስቀይማቸው ይፈልጉ ይሆናል ስትናገር እየጠበክ ይሄንን ትዕግስት አድርገህ ማሶበርና መድረኩን ያንን የዳዕዋህን ጉዞ ማተቀጠል ትግል ማታረክ ሆነ ትወድቃለህ ስትዋለህ የሆነ ሰዓት ላይ ሰው ኮስተር ካለብህ ትዋለህ ወይም ፊቱን ከጣለብህ ወይም ደግሞ የሆነ ነገር ከተጠቃቀሱብህ ትተዋለህ ለምን ሶብር የለህም ማለት ነው ሌላው ምትተውበት ምክንያት አላህ በዚህ ትግልህ ነገ የሚመነዳህ ነገር እንዳለ እርግጠኛ ካልሆንክ የሆነ ቦታ ላይ ታቆማለህ አላህ ብለህ አልነበረም ማለት ነው መጀመሪያ ለጀነት ብለህ አልነበረም ማለት ነው ስትታገል የነበረው ተተዋለህ ለምን የቂን የለማ ለዛ ነው እነኚህ ሁለት ነገሮች በሌላ መልኩ ነው የገለጿቸው ሸኹ ኡሰይሚን ረሂመሁላሁ ተዓላ ስለዚህ አንድ ሰው እነኚህ ሁለት ነገሮችን ከያዘ ምን ይሆናል አሉ ሰልሐቲል አሽያኡ ብዙ ነገሮች ይስተካከላሉ ዳኢዎች ይሄን ያጡት የሚገርሙ ብዙ ዳኢዎች ይሄን ያጣሉ ይላሉ ይሄን ያጣሉ የአላህ ባሮች የሉ ማር ይሄን ያጣሉ ኢማ ኢኽላስ ያጣሉ ወይም ሶብር ያጣሉ ኢስቲሃድ ማለት ይሄ ነው ባጭሩ ትግስት ማጣት ማለት ነው ይሄንን ያገኘሽ አስተካክላቸዋል ማለት ነው ስለዚህ አደራህን አሁንም ምናልባት ከዚህ ኪታብ ላይም የሚጠሩ ሰዎች በዚህ ኪታብ የሚመከሩ ሰዎችም እንዲህ አይነት ነገር ቢኖርባቸው አሁንም ታገስ ጥረት አድርግ በርታ ለምን ይሄ ምትይዘው ነገር የሰራ ያለው ነገር ትልቅ ደረጃ ያሰጣል አላህ Subhanahu Wa Ta'ala ዘንድ ማለት ነው ወቃመት الامور ነገሮችን ይስተካከላሉ የሁሉም ሰው ነገር ومتى نقص أحد الأمرين دمو كقدل ألو فقدل قزي أحد الأمرين كهولتو عند قدل كقدل إما الإخلاص وإما الاجتهاد وإما إخلاص وإجتهاد كقدل معلت تقل ما درق بس صبر ما درق بس إقست تقل ما درق قاعد راجون اندات رسول صبر اندات رسول اجتهاد تقل كصبر قانو تقل ما درق كصبر قانو عندنيو كتفالو إخلاص كليلا إخلاص قادمو من أيازو بياتشوالو يكين نعرف يكين غيازة الإخلاص إخلاص يكين غيازة لالله بلا مصارو الله قال له دموزنا من دا ارقيت أن يكون كبس بدك لالله بلو بمصار راسرا ترى دابونا انجرا ويميسو في تاس فلق بس لمن عين ما تاتونو ما تلق عقر بمفلق بس قدي أنت اندي تنش نقر تقزال تنش نقر يسو فيت ويمي هنا يشي دنيا يوي تنش متاعتك ما تاكم وكوا تفلق بس من كونك يعني وترف እዛ የሚሰጠው ዋጋ እርግጠኛ ከሆንክ ማለት ነው። የኢኽላስ ጉዳይ ከየቂን ጋር በጣም ይገናኛል በጣም ኢኽላስ የሚስተካከለው ከየቂን ጋር ለአላህ ብለህ ብቻ መስራው አው አላህ ይሄን ሰራ ይመነዳኛል ይያየኝ ነው እርግጠኛ ነኝ በዚህ ጉዳይ ይሄን ነው መነደው ካልክ አሃ ይሄን ነው መሰለ ሰራ እንዴት አድርገህ ሰው ተፈልግበታል ይሄንን እንዴት አድርገህ አታረጋውም ስለዚህ ነው እነኛ አንደኛው ከጎደል አሉ فإنه ነገሩ አሉ يفوتو من المصلحة يفوتو يعمل تال نجاروكو يعمل تال من المصلحة كما سلها وكم يجني وتكم يعمل تنا لعلو بقدر ذلك بزيه لك مالك بزيه لك مالك بتهول ولك مالك قلت وش قال اجتهاد بك الناس كتر يمي بتهو تكم يك الناس يخلص اجتهاد بك الناس كتر يمي بتهو تكم يك الناس مالك سويتش بمستكاكل بديري سلذي እሱ ያመልጣናል አሉ ያመልጣናል መስላው ምናገኘው ጥቅም ያመልጣን ነው ምን ነው ሉዝና እናጣዋለን ከምን እነዚህ ነገሮች ባጣን ልክ ማለት በقدر ذلك ማለት በዚህ ልክ ማለት ወእነ من الحكمه ያሉ ልብ በል ወእነ من الحكمه ከህክማ ውስጥ ነው ከጥበብ ውስጥ ነው عند دعوه عباد الله ያላህ سبحانه وتعالى ባሮችን መጥራት ላይ ካለ ህክማ ጥበብ ውስጥ ነው عند دعوه عباد الله ያላህን ባሮች በመጥራት ዳዋ በማድረግ ጉዳይ ላይ ጥበብ ውስጥ ይመደባል አሉ። ህክማ ነው አሉ። አየን ዘወል ኢንሳን አንድ ሰው ሊመለከት ይገባል። ልብ ብሎ ሊያይ ይገባል። ኢላ ተሰሩፋቲ ኢነሊላሂ ወኢና ኢለይሂ ራጂዑ። እሺ። እሺ መብራቱ እየመጣ ይሄደ። እሺ ኢላ ተሰሩፋቲ ተሰሩፋት ማለት አከሃን ማለት ነው። አከሃን የሚለው የተሻለ ነው። አኳን ማለት የሚሰሩትን ስራ የሚያደርጉትን ቅስቀሳ ያጠቃል አኳን ይባላል ኢላ ተሰሩፋቲ غيره የሌሎችን አኳን ልብ ብሎ መመልከት ይገባል መመልከት አለበት በምን መሰላችሁ بمنادر الرحمه باذنت ይታ ማለት ነው باذنت ይታ የሌሎችን ሁኔታ ማየት አለበት ሰዎችን ሊያስተካክል ያሰበሰው መጀመሪያ ከውስጥ ምን ያስፈልጋል እዝነት ያስፈልጋል ካላዘነላችሁ ያስተካክላችሁ ኢንተርቪው ሊያስተካክላቸው የመጣው ሰው መጀመሪያ ውስጡ እዝነት ከሌለ ለሚያስተካክላቸው ሰዎች የተጣመሙ ሰዎች አሉ። ይሄን እዝነትን ውስጡ አምቆውና ተሸክሞ ካልመጣ ለነሱ አያስተካክለ። ህክማ ማለት ይሄ ነው አሉ። ጥበብ ነው ይሄ። ልብ ወሚን አልህክመት ያሉ ከጥበብ ውስጥ ነው። ወእነ ሚን አልህክመቲ عند دعوتي عباد الله ያላህን ባሮች በመንጠራበት ያላህን ባሮች ዳዋ በመናረግበት ሰዓት ካለ ህክማ መካከል አንዱ ነው። አንየን ዱራል ኢንሳኑ عند سو ليملكت الى تصرفات غيره يليلوچن اكوهان يليلوچن اكوهان سيملكت بمن مايت አለበት بمنادر الرحمه باذنت ايتا باذنت ايتا نو مايت ያለበት باذنت منصر نو ليያቸው የሚገቡ باذنت مرصن نو والنصح بمكرم منصر ማለት مكاري حدርጎ نو راسን ማሰብ ያለበት ወይም نصح ማለት ታማኝነት ማለት ነው ለነሱ ታማኝ በመሆን ማለት ነው لا تحللاتكم لما كراتكم ما كراتكم ليون الدين النصيحة مالت هينو نصح مالت يو ولت النزي ولت ترقموك تقابين عاتكم نصح مالت عند تهمان ينت مالتنو نصح مالت لمو من مالتنو من كر مالتنو هذا زي سيهاتكم النصن مجمرة تفات لهونو يالوتن سووكو كونو ستاتكم قناك مجمرة تفاتكم لما استكاكل بمن ملكو يون ردم للتارقي هون እነሱን ልትጣራቸው ይሁን ኑ ወደዚህ ልትላቸው ይሁን መጀመሪያ ግን እነሱን በምን አይነ ነው ማየት ያለብህ በእዝነት አይነ ነው ማየት ያለብን በመካሪነት አይነ ነው መቆም ያለብን የምትመክረው ሰው ማለት የምትበቀለው ሰው ነው እንዴ በመካሪነት አይነ ማለት አንዳንዴ ሰዎች የሚያናግሩት ሰው የሚያዩት በምን አይን ይሆናል መሰላችሁ በበቀል አይን ያዩታል አይደል እነሱ ጋር ያለውን ነገር ሊዘረግፉበትና ተናግረው እልህ አስይዘውት እንደውም ምን እንዲያደርግ ጥሎ እንዲጠፋ ማለት ነው ነብዩ ለሙ ሰለላሁ ዐለይሂ ወሰለም በዚህ ነው ተላኩት አላህ ሱብሃነሁ ወተዓላ በዚህ ነው ላካቸው አላህ ምን ብሎ ነው ላካቸው ረህመተን ለዓለሚን ነው ለዓለማት አዛኝ አድርጎ ነው አላህ ላካቸው ወይም ለዓለማት እዝነት ሆኖ ነው ተላኩት ስለዚህ እቺ ባህር የሌለችው ሰው አሁንም ህክማ ያንሰዋል ማለት ነው ልብቡ ውስጣችን ሊያዝን ይገባል ለማ ለበዳይም ለተበዳይም ላጥማሚም ለጠመመም ማለት ነው አጥማሚው ሆን ብሎ የሚያጠምሰው አላም ለሱ ምናዝንለታል የሱን ችግር ለጠመመ ሰው ነገርክ ማለት ለሱ አዝነለታል ለምን ብዙ ሰው እንዳይከተለው አርጋhalla በጥመቱ الله يحملون اوزارهم واوزار الذين يدلونهم بغير علم ያጠመሟቸው ሰዎች ወንጀል ነገር ይሽከማሉ ብሏል ስለዚህ ተው የሰው ተሳስቷል በዚህ ጉዳይ አትከተሉት ወንጀሉን አታብዙ ብትል ለሱ አዝነለታል ስለዚህ ነው አንድ ሰው የሚነሳ ሰው እንዲህ ሲበል ለምን ያመጣውላችሁ ለምን መሰላችሁ አንዳንዴ ሰዎች ላይ ረድ የሚያረጉ ሰዎች ያዘኑ አይመስልን ይሆናል ይሄ ባህር የጠፋቸው እነሱ ጋር እንዳይመስላችሁ ለምን ይሄ ባህር የጠፋቸው ከሆነ አላህም ይሄ ዳዕዋ ነበረው የዳዕዋ ሜቶዶሎጂ ነብዩም ሰለላሁ ዐለይሂ ወሰለም ይሄ ስሉብ ነበራቸው ሰሃቦችም ይሄ ስሉብ ነበራቸው ይሄ ማለት ለሁሉም ያዝናሉ ወለው ለእንስሳት ማለት ነው ስለዚህ ይሄንን አይን እንዳታጡ ይሄንን እይታ ማለት ነው ይሄን አታይ እንዳታጡ ነው የምታስተካክሉ የሆናችሁ ሰዎች ይሄ ከጥበብ ውስጥ ነው ማለት ነው መነሻችን እልህ ከሆነ በቀል ከሆነ ያንን ሰው እልህ ለማስያዝ ከሆነ ቀደም እንዳለው ዋጋ የለውም አስለን እኽላስም የለውም ይሄ فإن كل أحد إلى تصرفات غيره إلى بمناذر منا بمن بمنذار هنا المعرفة مناذر قالونا منذار أو بمنذار لكن عندنا بمنذاري الرحمة منذار مالت من ملكة إيتا مالت إيتا نو مناذر مالت ما يتمو الشيء فلذي بمنذار منذار بلوت سندزي كونا منذار نو الشيء بمنذار الرحمة በእዝነት እይታ ነው ማየት ያለበት ወንስሂ በመከረም በታማኝ በታይማኝነት ማለት ነው ለምን ካላችሁ በፋጥ ፋረጉትና ምናልባት ለምንድነው እንዲህ መናየው ልትሉት ይችላልላችሁ ለምን ሰዎችን በዚህ መልኩ ነው ማየት ያለብን فإن كل أحد እያንዳንዱ ሰው ላቡደ የማይቀር ነው አይخطئ መሳሳቱ የማይቀር ነው አይደል ሰዎች ማይሳሳት አለ እንዴ ሁሉ بني آدم خطاؤن ሁሉም ሰው ተሳሳች እኮ ነው فإن كل أحد لا بد أن يخطئ كلهم سو اندميساسات هوكو مجمره مساساتو هايكرم إلا من عصمه الله الله يطبقو بيتشا شيغار الله يطبقو شيغار سوتش يساساتالو إلا من عصمه الله تعالى ولكن نغرغن ليس من الحكمة كطبب ايدلم أن ينظر الإنسان لملكت عند سو إلى جانب الخطأ ستاتون ብቻ ሊመለከት فقط ያው ማመጡት ስተቱን ብቻ ሊመለከት አንድ ሰው አይገባው ሰውየው የተሳሳተው ጉዳይ አለ ስተቱን ብቻ ሊመለከት አይገባው الى جانب الخطا ስተቱን ብቻ ሊመለከት ويدع جانب الصواب ትክክል የሆነውን ጎን ደግሞ ሊተው ማለት ነው አይገባው ويدع ማለት ሊተው ሊረቅ ዝም ብሎ ሊጥለው ማለት ነው አይገባው بل ينظروا عندهم مملكت አለበት الى جانبين ولا ሁለቱም ጎን ነው የሚያዩ ጥሩ ጎን መጥፎ ጎን ያያል ማለት ነው ጥሩ ጎን መጥፎ ጎን ሰውየውን ሲያዩ ነው ልብ ብሎ ይሄን ከሌላ ነገር ጋር እንዳትቀለቅሉ እመጣለሁ አንድን ሰው ሲያዩ ስለ አንድ ሰው ስታስብ መጀመሪያ ሰውየውን ለምን መሰለ ልክ አልፈ እንዳትጠለው ልክ አልፈ ጠልተ ከመስመር እንዳትተውጠው ከዛ ለሱ አዛኝነት ከውስጥ ሙልጭ ብሎ እንዳይጠፋ ይሄን ሰው በሁለት መልኩ ተመልከቱ አይደል ለዛ ነው አንድ ሰው ወለው የኩፍር ስራ እንኳን ቢሰራ ዝም ብላ አታከፍሮ ሙአኒዕና ሹሩጦች አሉት ሙአኒዕ ማለት እንዳይከፍር የሚከላከልለት ነገር ተፈልግለታል እንዳይከፍር የሚከላከልለት ነገር ማለት عندنا مموالات ያለባችሁ መስፈርቶችን ተፈልጋለ የኩፍር ህግ ሰውየው ለታጥቢክ ከመደረጉ በፊት ይሄ ነው ምን ታይለታል የኩፍር ለግ ተናግሯል ደሙ ከጎን ላይ ላይ ለላ ብሏል አረ አረለ እንዴ የኩፍር ስራ ሰርቷል ላይ ላይ ለላም ብሏል ይሰግዳልም ደሙ ይጾማልም ገብታችኋል አረ ይሄንን ስህተቱን ብቻ ሳይሆን መታየው ይሄንን ጎነት አለ እህ ኸዋሪጆች ግን እንዲህ አዩ የሆነ ነገር ያዩበት ሰው ከእስልምና ያወጣል ኢማን የሚባለው ነገር ወይ ወልቋል ወይ አለ ብቻ ነው እነሱ ጋር አለ ወይም የለም ነው እንጂ ጎን ምናምን ሚዛን ምናምን የሚባል ነገር የለም ይሄንን ልናይ ይገባናል ህክማ አይደለም እንዲህ ማድረግ ማለት ነው ሰዎችን ይሄንን ሳናመዛዝንላቸው ይሄን ማለት ግን አመዛኙ መጥፎ ከሆነ ወደ መጥፎ እንዳሉ ነው እናስበው ለምበሉ ማመዛዘን አለበት እንጂ ሁለቱንም ይዞ ይሄድ እንዳላሉ ኢንተቢ ان ينظر الانسان الى جانب الخطا فقط ويدع جانب الصواب بل ينظر الى الجانبين ሁለቱንም ጎኖች ይመለከታል ويوازنوا يوازنوا يامزازናል بينهما بمكاكلاچ يامزازናል ثم يسعى كذام يغوازال ينقسقسال في اصلاح الخطا ستهتو لمستكاكل انقسقاس يجمرال كذا ميزاناچون ياينا يامزازننا ثم كذام يسعى ينكسكسل في اصلاح الخطا ستهتو لمستكاكل انقسقاس يجمرال فان المؤمنين مؤمنانكم ومكنياتهم كالبنيان عند غنباتها ناتشو عند غنباتها ناتشو عند عند غنباتها ناتشو يا يزا غنباتها دمو ياندندو بلوكيت ياندندو اكل يشد بعده بعدا ياتناكرال كفيلون مؤمن اندزي نو لببلو وقد اشار النبي صلى الله عليه وسلم فلذي المؤمن للمؤمن كالبنيان مؤمن للمؤمن اندمندنو عند غنباتها نو عنده عندنيون ياتناكرال ياغزال معناتنو المؤمن للمؤمن كاليدين مؤمن للمؤمن عنده ሁለት እጆች ነው يغسل بعدها بعدا عنده ሌላኛውን ያጥባል አረን አንደኛው ከአንደኛው አተብቃቀም አረን ሲጣጣው እጁ ሁለቱም አንዱ ሌላኛውን ክፍል ያጥባል አንደኛው ሌላኛውን ክፍል ያጥባል ይተጋገዛሉ ማለት ቀደም እናልባትም ወንድማችን እኔ ስገባ የሆነ ያነሳው ነገር ነበር በደም ባልሰምሁም ግን እንደው ጠይቄ ነበር ምንድን ነበር ያሉት ስለዚህ የጠየቁት ጥያቄ እጅግ በጣም ተገቢ ነው ያንዳንዱ ሰው ይመለከተዋል አላህ Subhanahu Wa Ta'ala ያንዳንዳችንን ለሌላችን ፈተና አድርጓል ልብቡን ያንዳንዳችንን በእያንዳንዳችን ባለን ነገር ሁሉ እንጠየቃለን ስለዚህ ግዴታ ነው እንደውም ግዴታ ነው በተለይ ይወጣው ሰው ከሌለ ግዴታ ይሆናል አይደል እንዴ ነብዩ ሰለላሁ ዐለይሂ ወሰለም አልሙእሚኑ አኹል ሙእሚን ብለውኮ ከተናገሩ በኋላኮ የተናገሩት አንደኛው ያግዘዋል ይተጋገዛሉ ብሏል ينصره يرادوال ولا يخزله بلواله ولا يخزله من ماله مؤمن لمؤمن ولا يخزله ماله ليرادو بميجبا ساعات ارداتون اينقفو اينفقهم ماله خزل ماله لا يضرهم من خزلهم سنل ارداتها يقومباتشو بلن عارف السر عارفني لا يضرهم من خزلهم يمينون تاستوسالاتشو ارداتها يقومباتشو خزل ماله مردات باللبس ساعات ليرادو بميجبا قزي ارداتون عاقومباتن ويم عاقومبات ماله تزازن ሁለት አንዱ ወይ ዋቂውን እየተናገሩ ነው የሙእሚን ባህሪ ነው ይሄ ወይ ደግሞ አያደርገው ማለት ነው አያደርገው ማለት ስለዚህ የሽዱ ማዕዱሁ ባዕዳን ይጠነካከራል ከፊሉ ለከፊሉ ነው አላህ Subhanahu Wa Ta'ala ወተዓወኑ አለል ቢሪ ወተቅዋ ብሏል ይሄ አላህን ማስደሰት ነው በራሱ አለል ቢሪ ወተቅዋ ወላ ተዓወኑ አለል ኢስሚ ወልዑድዋን ወንጀልስ ካልሆነ ድረስ ተባበሩ ወለው አይደለም ለሙእሚን ለካፍር በመልካም ነገር ላይ መተጋገዝ ለሙእሚን ብቻ አይደለም ለአመጸኛም ሰው ይቻላል الله عز وجل ملكاميون بيتشا سراو مسراو سرا ملكاميون انج اجر اسغنيلال يا الله انت ازاز تكتلال سمتال الله تغاغزو سلاله بملكام نجر تعاونو يالو ولو كمؤمن غارل كمؤمن وچ كالم سوغا ملكام كونه سراو تتتبابرال منجد الناتدابيلون هون منالبات كافروجي ناتشو بلن انيا انا رغم انلم سراو ملكام نو ابرن انسرالن ليلام ملكام سرا انسرا كالون ابرن انسرالن الله بملكام سرا لاي تبابرو سلاله ይህ አጅር ያስገኝልናል ተዛዚ ተቀበልነው በመጀመሪያ አላህ ነው ማለት ነው ተውትና ፈضلን عن مؤمنين مؤمنን ማ ተውት مؤمن ሌላ ጉዳይ ነው እና አላህ Subhanahu ነብዩ ሰለላሁ ዐለይሂ ወሰለም ይሄን የተናገሩት مؤمن ለሙؤمن እንደ እጅ ነው እንደ ግንባታ ነው እንደ እጅ ነው ያለው ኢብኑ ተይሚያ ነው رحمه الله تعالى المؤمن للمؤمن كاليدين አለ مؤمن ለሙؤمن እንደ ሁለት እጆች ነው يغسل بعدها بعدنا አንዱ ሌላኛውን ያጥባል አለ المؤمن للمؤمن عند المؤمن للمؤمن عند ليلو عند مندنو كجسد واحد عند عند سونت نو عند عند سونت نو ياندنيو كين لليلانيوم حمم نو اندغنا ليلانيوم لا سميت الله يسموال جبتاچو الار ይሄንን ነው ይሄንን ማጣት የለብንም ይሄንን ማጣት የለብንም ሚገርማችሁ የቂያማ ቀን ሲደርስ ይሄን ምናጣው በምን መሰላችሁ ይሄን ያጣነው ለምን ይመስላችኋል ምን ስለጠፋ ነው ምን ስለበዛ ነው ስስት ስለበዛ ነው ስስታሞች ስንሆን ነው ጊዜያችንን እንሰስታለን ጉልበታችንን እንሰስታለን ገንዘባችንን እንሰስታለን ረሱል ሰለላሁ ዐለይሂ ወሰለም ይሄ ይከሰታል ስስታምነት ምንጩ ይኩን ስስታምነት ነው ሹህ ማለት ነው ايه ومن يوقع شح نفسه فاولئك هم المفلحون الله سبحانه وتعالى لزانو انذا انصاروچنا مهاجروچن ارس براساچو يالاچون ارداتا عند ارس براساچو مرداداتاچون اسملكتو سيناجر الله اجيب بطام اغلالصو ايهنن نو شحاچون ويؤثرون على انفسهم ولو كان بهم خصاصه على الله ايهنن نو ያስበልጣሉ ካለ በኋላ ነው ስስቱን የተጠበቀ ሰው ፈኡላኢከ ሁሙል ሙፍሊ ስስቱን አላያችሁ ገንዘብ ብቻ አይደለም ጊዜን አቀመን ያለን አንደ የመረዳት አቅም አለ አይደል ታስረዳለው እንድመን አትሰስትም እኔ እንዴት አብረን እኩል እንሆናለን እንዴት እኔ ጋር ይስተካከላል አይደለም ምን ይኖርሃል ያለን ነገር ሁሉ ታካፍላለህ ሁሉንም ዲናዊም ይሁን ዱንያዊ ማለት ነው መልካም ብቻ ይሁን ነገሩ ስለዚህ ሙእሚን ለሙእሚን እንደዚህ ነው وقد اشار النبي صلى الله عليه وسلم سلازي من مالته نو من مال فلغو نو يمؤمنن شجر ستاي غنون ستاي مطفو غنون بيتشا انداتاي طرونم غنينا امزازن ار امزازن ايهي كن مالت سوتين كهونه سو ستاستنققم لك اندزيو طرونا مطفو غنون يتتقسك تناغر مالت نو بلاچو انداتردو ايهنن يميالوس يميلو سوس ايهي ماستاز نو ማስጠንቀቅ በሚገባ ቦታ ላይ ምታወራው ስለሰውየው ችግር ብቻና ብቻ ነው ለታስጠነቅክ ፈልገ ከሆነ ስለሰውየው ጀነራል ዝም ብለ ስታተሱን ልትናገር ከሆነ ወይም ደግሞ መልካም መጥሩንም መጥፎንም ጎኑንም ልትናገር የተነሳህበት መድረክ ከሆነ አላማህሱ ከሆነ ያለውን ነገር እንዳለ ነው የምትናገረው አላማህ ግን ተህዚር ከሆነ ማስጠንቀቅ ከሆነ መልካሙን ስራ አትጠቅስም ልብ ብሉ መልካሙንም አብሮ መጥቀስ አለባችሁ የሚሉ ግዴታ የሚያደርጉ ሰዎች አሉ። ከቁርአንና ከሐዲስ አንፃር ውድቅ ነው አመናጃቸው። ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰው አስጠንቅቀው አይ ጥሩ ጎንም እኮ አለው እንዲህም አለው እንዲህም አለው አላሉ ሲያስጠንቅቁ። አላህ ሱብሃነሁ ወተዓላ አቡ ጀህልን ጠርቶ ወይም አቡ ለሃብን ጠርቶ ወይም ሌሎችን መጥፎ ሰዎችን ሲያስጠነቅቅ ወይም አይሁዶችን በጥቅሉ ሲያስጠነቅቅ አይሁዶች ማለት መጥፎዎች ናቸው ነገር ግን ይሄንን ሰርተው ነበር ከዚህ በፊት ይሄንን ይሄንን አድርገዋል በፍጹም አላለም አላህ Subhanahu Wa Ta'ala በማስጠንቀቅ ቦታ ላይ መልካም ነገር ጠፍቷቸው አይደለም ቢፈልግ ማንንም ከመልካም ነገር ያገለለ የለም ኢንተርቪው ከመልካም ነገር ያገለለ የለም ወለ ኢብሊስ ኢብሊስ እንኳን መልካም ነገር አለው እ መልካም ንግግር አለው ለዛውም የተውሂድ ንግግር ማለት ነው መልካም ነገር ይኖራል እንዶም ይላል ابن القيم በጣም የሚገርማችሁ በል እንዶም ቢፈልግ መልካም ነገር ሁሉ ሊበዛ ይችላል ይላል መልካም ነገር ምክንያቱም አላህን ያመጸው በመንደን ነው በአንድ ነገር በኩራት ነው በኩራት ነው በዚህ ተነሳ ነው ወደ ምን ይገባው ወደ መጥፎ ስራ ይገባው በሰራው ምክንያት ማለት ነው እናም አላህ ለምሳሌ فبعزتك الى الارض በአላህ ሲምል فبعزتك لاغوينهم اجمعين فبعزتك ብሎ ማለት የተውሂድ ማለት አይደል አይደል በአላህ እኮ ነው ማለት መሐላው የተውሂድ ነው فبعزتك ያላህን ሲፈጠክሶ ለዘው በልቀና ይሆንብኝ ብሎ ማላህ ይሄ መልካም አይደለም ስለዚህ ስለ ኢብሊስ መጥፎነት ስታወራ ምንም እንኳን በአላህ Subhanahu Wa Ta'ala ኢዛ ቢምልም ብለህ ነው የምትናገረው በአላህ ኢዛ እንኳን ቢምልም ድሮ ምንም እንኳን ከመላእክቶች ጎራ ቢኖርም ጥሩ ጎን ቢኖርም ይያልክ ተክሳለህ ኢብሊስን መጥፎነት ይያወራ በፍጹም አታወራ ይሄ አዲስ የመጣ መንገድ ነው ሰዎችን እንዳታስተነቅቁ የሚያረጉ ሰዎች አንድ ጥሩ ነገር ስታነሳ ሌላ መጥፎ ጎኑን አንሳ ይላሉ ያ ማለት አይደለም ይሄ ሰውየው ለታስተካከለ ያሰብከውን ሰው ነው በዚህ መልኩ ኤው ይያሉ ያሉት ማደህ ነው እሺ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ወቀር አሻረ ነብዩ ሰለላሁ ዐለይሂ ወሰለም الى ملاحظه الامرين انذين ملاحظه الامرين ነገራቶችን አብሮ ማየት ወይም ነገራቶችን ማነጻጸር ملاحظه ማለት ሁለት ነገሮችን ما يهز مالتنا لحظة مالتك يزار قوتن ده مالتنا ملاحظة دي ولدت نقروشن عبرو ولدت نقروشن عبرو ما يهز من مالتنا مدفونا ترونقون مالتنا هارن مدفونا ترونقون عبرو ما يهز اندال نبي صلى الله عليه وسلم بزي تقوم بقوله اندي بلو ما يهز اندي بلو لا يفرق مؤمن مؤمنتنا مؤمن هنا وند مؤمن هنا جوانسيت عيت ألاتم ويم عيت ألاتم عيت ألاتم أستيين يالش تدبرين يالش ويم دمو اندزي يهونا قبيح النت وقشاشا نقر عينت نقر اندين نقرات مالتم اندين دايلة يهونا لتان نادلو تجي لالش اندين تاينت فتعام اندو ملكش يستلا لما بتلع مالت هاي شلو ملكش بتلع ملكوان يستلا لما هاي شلو لبغل لمن مسالك الله سبحانه وتعالى الى له الذي مرجع سيارغو لقد خلقنا الانسان في احسن التقويم بلوال يسو لجوج كله قنجو ناتشو يسو لجوج كله الله حمرون يفطراچو لانتا منالبات ستاي دس لايلي يچلال عارف لانتا مايت ميبالو نغر كراس غابرو سلميهد معناتنو وديتا فودد دس ميلين دس سايمايلين متلو نغر ينورا بتكندو گن مطفونو يستلال منن الله بتلي سو يلم الله ولقد كرمنا بني ادم ايلال يا ادم لج كبر الله متلي فيتون يملكت نجر كبانو النبي صلى الله عليه وسلم اندوم جراش فيت انداز موتو بلوال سلازي عنديت مؤمن يونهچن سيت مؤمن يونهو وند معناتنو اندايلات اندايله سدب اندايسدبات ايه لمن وندوچ سيتوچن يسادبو يلوي كتباله غالبا وند نو سيتن بزي يسدبو بملكوا لمن لوند ملكوا قالو ار ويم سروا واغالو سلازي ايه نيغر ينغرا يال على كل حال ايطلام ويم ايطلا معناتنو ሁለቱን ያሲዛل ሁለቱን ወይ አምሮ ነው ወይ ዋቀዩን እየተናገሩ ነው ለምን ኢንሰኺታ ሚንሃ ሰኺታ ኢንሰኺታ ሚንሃ ሁሉቀን ከሷ አንድ ስነ ምግባርን ከጠላ ረድ የሚንሃ ሁሉቀን አኸረ ከሷ ይወዳል ሌላ ስነ ምግባሯን አንድ ባህራን ቢጠላ ሌላ ባህራንስ ይወዳል ስለዚህ እነዚህ ሁለት ነገሮችን አብሮ መያዝ አለበት ነው መረጃ ያረጉት ሁለት ነገርን አብሮ እንዴት መያዝ ይቻላል ለሚለው ነው ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን የሆነ ወንድ ሙእሚን የሆነችን ሴት እንዲህ እንዳይጣላት ወይም የጥላቻ ንግግር እንዳይናገራት ለምን አንደኛውን ቢጠራባት ኢንሰኺጠ ሚንሃ ኹሉቀን የሆነ ስነ ምግባር ከሷ ቢጠላ خلقን አይደለም ልብ በል خلقና ኹሉቅ ይለያያሉ خلق ማለት ተፈጥሮ ነው قدم ان قالكوا ملك قرص قومات يمساسلوا ليون ان شاء الله اسون አይደለም خلق بحري بحري ደሞ የሰውየው الله ሲፈጥረው ያለው بحري አለ ሰውየው የሚያመጣው بحري አለ አንደኛው ቢጣላ رد يمينها خلق اخر وقد يكون ليون ይችላል صاحبك ጓደኛ ሊሆن ይችላል ልትጣራ ያሰብከው ሰው ልታስተካክል ያሰብከው ሰው مرتكبن سري ሊሆن ይችላል خطأ مرتكب ማለት ተደጋግሞ የሚሰራ ሰው ሊሆን ይችላል ደጋግሞ የሚሰራ ሰው مرتكب ይባላል فاعل ارلم مرتكب دغاغمو لي سرا يجلال خطا سدت غدنيا في نظرك لزومكو بانتا ايتا نو في نظرك بانتا ايتا انت وعند في نظرك انت وعندما تناقشه وتبين له وتبين لك في نظرك انت وعندما ارلم وقد يكون صاحبك مرتكبا خطا في نظرك انت اشي في نظرك يميلون اقومونا حسابون اندغنا انت يميلون لو من جمره انت وعندما تناقشه انت بمتوياو غزي انت بمتوياو غزي دمو معناتنو انت وعندما تناقشه بمتوياو غزي يتبين لك يبرر الله لانت انه ليس خطا ስተት እንዳልሆነ ላንተ ይብራራልሃል ማለት ነው። ስተት እንዳልሆነ ይብራራልሃል አይደል? ምናልባትም ወቀድ የኩኑ አሉ ሊሆን ይችላል ሳሂቡከ ወንጀል ጓደኛ ሙርተኪበ ኸጣኢን የሆነ ወንጀልን የሚሰራ ሰው ሊሆን ይችላል ሙርተኪበን ኸጣአ ነው ሙርተኪበን ኸጣአ ስተትን የሚሰራ ሰው ሊሆን ይችላል ፊ ነዘሪከ ባንተ አመለካከት አንተ وعندما تناقشه አንተ ግን እሱን በምትወያየው ጊዜ የተበየኑ ለከ ላንተ ይብራራልሃል አንሁ ለይሰ ኸጣአን እሱ ስተት እንዳልሆነ ይብራራልሃል አረ ስለዚህ ይህ ማለት ፈተራጁ ተራጁ ማለት تراجع مراجعة ما درجون مالسنا من ملالس مالسنا رم حساب من الوقت تراجع إبلال مراجعة نادرج مال حساب من الوقت الناتنا عند مالسنا ستة أنا نو ستة أيقو ستة أيقو من دنو من ماله فلجه نو ينن سرام السرا ولا من دنو ستة لو مالسنا في الأمور وأنا قراتوش لي تراجع ما درج وين مراجعة ما درج تم ملالسوا مايت مالسنا مراجعة باتجور نقراتوشين ملالسوا مايت مراجعة إبلال تراجع في الأمور نقراتوشين ملالسوا مايت والمناقشة فيها مناقشة بس سؤالي ويجيت مادرك مناقشة مال discussion مالتهم ويجيت مالتهم عندي مناقشة مالي تكتك مالت هارلم والمناقشة فيها بس سؤالي مناقشة مادرك ويجيت مادرك بمن بإخلاص نيان لالله بتشادرقو وإرادة صالحة ملكام نقر فلقه وإرادة صالحة صالح مالت ملكام يهون النقر ملكام النقر ورون النقر عصبه بهونا قدالي مراجعة مادرك كذابوها لدمو من مناقشة ويجيت مادرك قبطو يتولار بمن بإخلاص بإخلاص وإرادة صالحة ترو بهونا إرادة عندنا سوء هنا إرادة مطفو هنا إرادة سوء يواجه لمن دنو ويعنسان دكامان نته اللي عيبت ويدمو كارتوه هنا نقر اللي عرقبت يواجه جلال سوء هنا نو إيه مطفو هنا على مام بطرون إياه عندها ويجيت مادرك مالتنا من أكبر الأسباب كتلالك مكنياتوش ليوني جلال كتلالك مكنياتوش سببوش جنو في إصلاحها إصلاح السوان بمستكا كلمة لهم إصلاحها مما لسه أمور لين في إصلاحها مالتنا فالتراجع في الأمور إلى الأرض إصلاحها السوان لمستكا كلمة من دنو إيه سببنو منو ويجيت مادرك عارف ويجيت مادرقنا نقرون ملال سمايت نقرون لما استقاكل تلك كمي بالو سبب وچنو ونجاحها سكسيدم لما درق لك سكيت عمان نتوام لنقرون سكيت عمان نت مالن نجاح مالت سكيت عمان لنقرون سكيت عمان نت تلك كهونو أسباب وچنو فعرف يا أخي فعرف اوك يا أخي واندمي هو اوك فعرف الحكمة اوك واندمي هوي مالتنا فعرف يا اخي الحكمة اوك واندمي هوي تبا بنوك واسلك طريقها توازن بحكمة منقد بتبا منقد تواز تبا بنياهون بتبا منقد ليهون مالتنا وعطي كل ذي حق حقه ست واندمي ست كل ذي حق حقه ليان لاندو بالبيت ليان لاندو بالبيت نبرت بال حق حق ست ليان لاندو مسلم لمسالي لاني إن أنت على شو حق نورال أني لأن أنت يدورني حق نورال وندوش لسيتوش على شو حق نورال رسبارا ساتي على شو حق نورال إني أرسبارا ساتي ليان دندوسو يمي جبون ست أتاب زبط ويم أتسان نسوم على سن لا الله يسات حق الله بتشون عملكوا لأن النبي صلى الله عليه وسلم يسات على حق الله ست أشوا لم يستن يسات حق الله للج فعتي كل ذي حق حقه ليان دندو على نبرت حق ست إيه من يبلل ليان دندو على نبرت بالا حق حقون مستت طبابنگنت يبالال ارل اندي فتاوينت يبال ايدلم فتاوين عند داغنيا فتاوي نو ميبالو لميگباو سو يميگباون كسطن ارل اندي فتاوي ميبالو يزاني نو بك فتاوي ميبالو يزاني عندم سو فتاوينا طبابنگيا طباب مالتكو وضع الشيء في موضعه نو عند النجر بوتاو ماسكمت طبابنگيا اسبلال لميگباو بوتا يميگباون نجر مادرك مالتكو يا الله أنا ما بتعند سو لا فترة تعتفيسات إيه سو طب بين يوم ما يدلهم فتحه ما يدلهم لزانه ظالم يبى إن الشركة لظلم عظيم شركة لك بدلهم يبالو يا الله أنا قفوا لما خلوك سلام يساتنو عشراك يهون سو فلزيم فعطي كل ذي حق حقه وكل عمل ما يستحقه فعطي كل عمل عندما لزم وكل عمل ما يستحقه إيانا ننسر عدمه يميقبون يحل سرو يميقبوني على أسقب أستكاك لسراو مالتنا فعطي كل ذي حق حقه ليان دان ببالا مبت بالا نبرا بالا حق حقون ستو عندنا وكل عمل ما يستحقه يان دان دون دمو سرا يميقبون سراو بميقبون ملكو هجاب لبشي تبلش كهونا عند ميقبون لبشي واندوم لبسهن أستكاك لتبله سيمهن أستكاك عند ميقبو أستكاك سقر تبله كهونا عند ميقبو سقر وكل عمل ما يستحقه ياندان نسرا اندامي قبو سرا قرآن مقرات فلقه كونه اندامي قبو كرا قبتها شرار ይሄ ለእያንዳንዱ ነገር ሐቅ መስጠት ቁርአን ሲቀራ ለፊደሎቹ የሚሰጥ ሐቅ አለ አይደል? ታው ኩል ሐርፊን ሐቀሁ ማለት ተጅዊድ ማለት ሷር እንዴ? ለእያንዳንዱ ፊደል ሐቁን ትሰጣለ፣ የሚሳበውን ትሰባለ፣ የሚጠብቀውን ታጠብቃለ። ለዚህ ለነዚህ ፊደሎች ሐቃቸውን ሰጣህ ማለት ነው። ለዛ ነው فأعطي كل ذي حق حقه وكل عمل ما يستحقه እያንዳንዱ ስራ የሚገባውን ሰጠው እንደሚገባው ስራው ማለት ነው። المؤمن اذا عمل اتقن ነው። مؤمن የሆነ ሰው ሲሰራ እንዴት አድርጎ ነው የሚሰራው? አሳምሮ ነው የሚሰራው። ምንም ይሁን ዱንያም ይሁን ሌላም ነገር ሲሰራ በቃ ጥሩ ስራ ነው የሚሰራው። مؤمن ባህሪው ነው ይሄ። የተበለሻሸ ስራ አይወድም። ለዛ ነው አስተካክለ ስራ ስትሰራ የሚገባውን አይነት አይት አድርገህ ማለት ነው። ስትሰግድም ወዱእ ስታረግም ስትቀራም የምርህን አድርገው። ሙእሚን ማለት የምር ነው የሚሰራው ስራ ሁሉ የተኛው የተሰማራበት መስክ ላይ። واعترف واعترف واعترف ደሞ واعترف እውቅና ስጥ። እውቅና ደሞ ስጥ። እውቅና ስጥ አውቅ ማለት ማወቅህን አፕሩቭ አድርግ ማለት ነው። በትክክል እውቅና ስጥ ለማ وكل لكل ذي فضل بفضله ለእያንዳንዱ ባለ ደረጃ ማለት ነው። ደረጃ ያለው ሰው ይኖራል፣ ካንተ የሚበልጥ ሰው ይኖራል አይደል? ስጥ ለእያንዳንዱ ባለ ደረጃ بفضله በደረጃው ስጠው። በደረጃው ልክ ለእያንዳንዱ ባለ ደረጃ ደረጃውን ስጠው። እንዳትነፍገው የሚገባው ሰው ከሆነ የሚገባውን ደረጃ ስጠው። ልብ በል واعترف እውቅና ስጥ ለማ لكل ذي فضل ለእያንዳንዱ ደረጃ ባልተቤት ማለት ነው። ይህ فضل ማለት ደረጃ ባልተቤት ነው። بفضله በደረጃው አንዳንድ ሰዎች የዑለማዎችን فضل አንኮታክቶ ዜሮ ያደርጉታል። ዑለማ ክብር የላቸው ለዑለማ ለዑለማ አላጅላ ማለት ዑለማ ወረባንይን ነው ያልኩ ያለሁት። ያላህ ዑለማዎች የዲን ዑለማዎች ዑለማ ወልሚላ የመንገዱ የዲን ዑለማዎች ማለት ነው። فإن ذلك ይሄ እኮ ማለት አሉ هو الحكمه طبب معناته سو بቻና ብቻ ነው በቃ። فإن ذلك هو هو ጨመሩበት አይደል? هو ጨመሩበት ለምን? እሱ ብቻ ነው ሌላ ጥበብ ማለት ሌላ አይደለም። እሱ ነው ጥበብ ማለት። ጥበብ ማለት ባጭሩ ምን ማለት ነው? ለእያንዳንዱ ባለ ድርሻ ወይም ለእያንዳንዱ ባለ መብት መብቱን መስጠት አይደል? ለእያንዳንዱ አካል የሚገባውን መስጠት። የምትቆጣበት ቦታ ላይ ተቆጣህ መናገር ቁጣ የሚገባውን ሰው አላህ ለዛ ኮነ ጥበበኛ የሚባል ሐኪም አይደለም አላህ? የሚገባውን ሰው ከባድ ቅጣት ይቀጣል። لا يعذب عذابه احد የሚመነዳን ሰው የሚሸለምን ሰው ሽልማቱ እጅግ በጣም የማይታሰብ ሽልማት የማይታለም ሽልማት ይሰጣል። አያችሁ ለእያንዳንዱ ከፍ ደረጃ የሚገባውን ሰው في جنة الفردوس ላይ ያስቀምጣዋል። ዝቅ ማለት የሚገባው ሙናፊቅ ደግሞ في الدرك الاسفل ያደርገዋል። አይ ደረጃውን ሰጠው ማለት ነው። አላህ Subhanahu Wa Ta'ala የያዘውን ባህሪ ያዛንተ አላህ የያዘው ባህሪ ታላቅ ባህሪ ነው። ምንድነው እሱ? ለሚገባው አካል የሚገባው መስጠት። ጠበኝነት ማለት ይሄ ነው። ይሄ ነው ህክማ ማለት ወቅ እንጂ ቀላቅለህ ለሁሉም አንድ አይነት ሸላሚ ከሆንክ እንደገና ደግሞ አብዝተህ ማንተ ለሁሉንም ቀጪ ከሆንክ ለሁሉም ጨካኝ ከሆንክ ሁሉንም በአንድ አይ በመጥፎ አይነት የምታይ ከሆነ ዋጋ የለውም። ጠበኛ አይደለም አንተ። ለእያንዳንዱ አካል የሚገባውን ስጥ። እርምጃ ሊወሰድበት የሚገባውን እርምጃ አይደል? ልትወደው የሚገባውን ውደድ። ለተጣለው የሚገባውን ጥላ። በማን በአላህ Subhanahu Wa Ta'ala ሸሪዓ ሚዛን ማለት ነው። ስለዚህ ነው ይሄ ነው እሱ ጥበብ ማለት እኮ ነው ሌላ እንዳይመስልን። ወመን ዩዕተ አልሂክመተ አሉ ደሞ ቁርአኑን ጥበብ ደሞ የታደለ ሰው አላህ ጥበብን የቸረው ሰው ደሞ አሉ። ወመን ዩዕተ አልሂክመተ ኢላል አላህ ይሄ አላህ ንግግር ነው ሱረቱል በቀራ ላይ። ወመን ዩዕተ አልሂክመተ ጥበብን የተሰጠ የሆነ ሰው ጥበብን የተቸረ የሆነ ሰው ፈቀድ ኡቲየ ኸይራን ከሲራ ኢላል አላህ በርግጥ ተሰጥቶታል መልካምን ብዙ ብዙ የሆነ መልካም ተሰጥቶታል። በጣም ብዙ የሆኑ መልካም ነገሮች በእጁ አሉ ይሄ ሰው ጥበብን የተቸረ ሰው ማለት ነው። ወማ የዘከሩ ኢላ ኡሉል አልባቢ ይሄንን ደግሞ ልብ የሚለው የለም የሚገባው የለም ይሄ ነገር ቀልቡን የሚነካው የለም የሚኮረኩረው የለም ኢላ ኡሉል አልባቢ የልብ ባልተቤቶች እንጂ ማለት ነው። ልባችንማ ሁላችንም አለ ደም እየረጨ ነው። ኡሉል አልባብ የሚባሉ አሉ ኡሉል አብሳር የሚባሉ አሉ የማየት ባልተቤቶች የማየት ባልተቤቶች ሲባሉ ይሄ ከላይ ያለው አይን አይደለም እሱ አይደለም እሱማ እሱ የሌላቸው ስንት ስንት ዓለምን የመሩ ዑለሞች አሉ ሙጀድድ የሆኑ ማለት ነው። እጅግ በጣም ታላላቅ ዑለሞች አልፈዋል። አላህ ለው ኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉብ ለቲ ፊ ሱዱር ያለ ኡሉል አልባብ ማለት ይሄ የሚያይ አይን አለ ውስጥ ልብ ውስጥ ያለ። لذان الله وما يذكر إلا أولو الألباب عليه. إيهن لب يميل لهم يلب بالتبيت وتشنجي من إنه لب يميل له طب من مسدت تلقى نجار مسدت عندهم ما يردون عليهم الناس لب يلي لا يجوزون. سلذي ليان دانو نجار حبكون سوتي يزاني فتحه يتبال الله عندي كعبة قدم من دالكوت يعقوب سب بس دانيا فتحه يتبال هولو يعني ما تنسى هولو بمن بيشين بنسى بس دانيان ونبلنا يمتان سولو بلس أشيني هيسو هيسو تبغى بيني يلو سالندي هذا تو ويت يلين يار اللبي بالار هيسو يلين يار اللبي دانيان يبال وإما يلين يار اللبي ويدمو يهون ميعين يو تكمل لك سوويجو هذاندي فتاه يد اللب فتاه يبال ميسو سرا سلزينو تبغى بيني يهون ويتين يهون مدير ليان دانو أكان يمي جبون ستو ويالو أشونو ماشي أيها الإخوة أيها الإخوة إخوانه كسرنا مهون يعني لما كلام يشون يهونا وندمو تيانو وندمو تي هي إنجري تري ديجاباني جبا يا زانين نت تريار ندي بلاو شيء تارون لما كرون يا سبوت النجار عزنا ولا نال مالس مار كدم يالون النجار يتجبرو ثم أيها الإخوة وندمو تي اعلم رحمك الله إلى الأرض أوك الله يزن الله لك أصول سلاسة كارون ديلال إيه دعي أياتو جنا كما جمر أتشم باري ثلاث سؤال اعلم رحمك الله اوك الله يزن لهنا الله سبحانه وتعالى يمارهنا الله سبحانه وتعالى يطبقهنا كندزي هنا فتنا ايار يستمرها ايهننم ايها الاخوه وندموت ايه من يبالال نداء الترحم يا ايها الذين امنوا يا ايها الذين امنوا يا لسي ترى الله سبحانه وتعالى ايه نداء كرامه نو من يماكبر طري نو ياذنت طري نو يا ايها الذين امنوا إن أنت وانيوتش يا عبادي الذين إن أنت باروتش هوي أصرفوا على أنفسكم إيوه لا توبة الله ستارة إن أنت باروتش هوي بمن باروتش دمبر الله فاتك براساتش لي تفات بما تفات لا تقنطوا من رحمة الله كنيزنا تصفات تقرطوا إلى الله إيوه يا عبادي باروتش بلوم هلزم يا عبادي إنكم كلكم ضالون هلاتشم تماما راتشو إلا من هديتو يعني مرة والسكر فاستهدوني إيو يا عبادي إيه من أين ترينه كالله سبحانه وتعالى يدعوا أكهد كالله يدعوا أسلوب يتوسل يتري من جنو يدعوا من جنو أسكدمه ما زن مالتنه أيها الإخوة وندموتشي بعد هذه المقدمة التي يتوشم وندموتشم إيشن كاسكدم كلاتشو بعد هذه المقدمة كذيش مقبيا كتييلن كذيش مقبيا كتلو التي أسأل الله تعالى يا شيء متأيك باتي هونج هونج الله نمتأيك أو يهونا أن ينفع بها الله نديتك ما تشوي متأيك آتي هونج ما لازم الله نمتأيك أو نديتك ما تشوي بمنوع بس ألف كل لا تشوي مقدم الله نديتك ما تشوي الله نتأيك والله نديتك ما تشوي الياس والله كالله أنت سفارة قال لهم بعد هذه المقدمة كذيج مقبيا كتية يا شيء مقبيا مالت التي أسأل الله تعالى أن ينفع بها الله نمتأيك أو يهونج በሷን ዲጠቅማቸው አላህን የምጠይቃት የሆነቻ የምጠይቀበት የሆነቻ ማለት ነው አላህን ጠይቀዋለሁ ሷን እንዲ በሷን ዲጠቅማቸው ማለት ነው ማሳለፍኩት ሙቀዲማ ለንተቂሉ እንሸጋገራለን ኢላ ማ አረድና አልከላም አንሁ ለነወራበት ወዳሰብነው ነገር እንሄዳለን አሉ ለንተቂሉ እንሸጋገራለን ኢላ ማ አረድና አልከላም ንግግርን የፈለግንበት አኑ ስለሱ ንግግር መናገርን የፈለግንበት ወደ ሆነው ጉዳይ እንሸጋገራለን ካሁን በኋላ አሉ ፈአቁሉ አላችኋለሁ ይሄ ነው እንግዲህ የኪታቡ ሰሚም ይሄ ነው ወደ ኪታቡ ሰሚም ሳልገባ አንኳር ነጥብ ሳልገባ በፊት ላስቀድምላችሁ ብለው ነበር ምቀድማቸውን ጨረሱ አላችኋለሁ አሉ ላይኽፋ አለ الكثير አይደበቅም በብዙዎች ላይ ላይኽፋ አይደበቅም አለ الكثير በብዙዎች ላይ አይደበቅም አንዳንድ ሰዎች ላይ ይደበቅ ይችላል አለ الكثير منكم ከእናንተ በብዙዎቻችሁ ላይ አይደበቅም أن المرأة سيتلج قبل الإسلام كأسلمنا بفيتكو كانت نبرج تعد من سخط المتاعي سخط المتاع سقط مالت وداكي مالت سقط سقط يميل ودك من سخط المتاعي كودك أكا وداكي أكا ثبلا نبر متتاسبو تعد مالت تكوتر نبر تتاسب نبر كمن؟ ውዳቂ ከሆነ እቃ ውስጥ እንደ እቃ መጣቃቀሚያ ማለት ነው መጣቃቀሚያ ወይ መታዓ ማለት መጣቃቀሚያ ለውዳቂ ከሆነችው ነገር ውስጥ ነበር ምን ከእስልምና በፊት ነብዩ ሰለላሁ ዐለይሂ ወሰለም ከመጣታቸው የእስልምናን ውለታ በዚህ ጉዳይ ላይ ሰዎች ስለሚያደባብሱት ነው ሁሉ የሚነሳው ተደጋጋሚ የነዛ ጉዳይ ለምን ይነሳል ከተባለ እስልምና ከመጣ በኋላ ለሴቶች ያሳየውን ያደረገውን ነገር ለመጥቀስ ነው ልክ ነው ውለታው መጥቀስ አለበት የእስልምና ለሴቶች ለምን እነዚህ መጥፎ አላማ ያላቸው ሰዎች የሚጠሏቸው ሹባቶች አሉ የሚነዟቸው በሽታዎች አሉ ከእውነት እጅግ በጣም ይራቁ ማለት ነው እነሱ ያሉበት ግን በተቃራኒ የሆነ ማለት ነው እነሱ አዛኝ መስለው ለሴቶች እጅግ በጣም ጫካኞች ይሆኑ ማለት ነው ጫካኞች አረመኖች አሁንም እንደቃሚ ቆጥሯቸው ማለት ነው አሁንም ይሄንን ሁሌም እና ለዛ ነው ይሄ ጉዳይ ሁሌ ይነሳል አብዛኞቻችሁ ላይ አይደበቅም ከእስልምና በፊት ሴት ልጅ ካነት ተዓዱ ምን ሱቅት المطاعي ከውዳቂ ከሆኑ ቃዎች ትቆጠር ነበር ትድፈኑ ትቀበር ነበር وهي حيتون ትቀበር ነበር እሷ ሀይ ሆና ማለት ነው ወይም وهي حيتن حال كونها حيين ማለት ነው حال ነው ትቀበር ነበር وهي حيتن እሷ ሀይ ሆና قال الله تعالى الله سبحانه وتعالى عندي هلال هنا اسملكتو واذا بشر احدهم بالانثى الى الله سيبسر عندኛቸው سيبسر ማለት ተገኘልህ ተወለደልህ ተብሎ ሲበሰር احدهم عندኛቸው بالانثى በሴት ሲበሰር ሴት ነች ተወለደችልህ ተብሎ ሲነገረው ከሙሽሪኮች አለ الله ከዚህ ፊት ከነበሩት ሙሽሪኮች عندኛቸው በሴት ነች ሲበሰር ذل وجهه فيتو ذل ይቆማተራል ማለት ነው ፊቱ ይቆማተራል ፊቱ ይወድቃል ፊቱን ጣላ ይባላል ፊቱን ጣላ ይባላል ፊቱን ጥሎታል ማለት አክሩፋል ማለት ነው አረፍ በቃ እሱ ነው ዘለ ማለት ይሄ ነው ፊቱ ይጨፈግጋል ስትሉት የተሻለ ነው ነው ጨፈገገ ይባላል ፊቱን ያጨፈግጋል ፊቱን ያጠቁራል ማለት ነው ሙስወደን ይሄው የጠቆረ ሲሆን አላህ ሙስወደን ጠቆረ ሲሆን وهو كذيم እሱ በምን كذيم የተቆጨ ሲሆን كذيم የተቆጨ የተከዘ ሲሆን ማለት ነው وهو كذيم ይሄንን ሴት ልጅ ተሰጥቷል ሴት ልጅ ተወለደልህ ሲባል ፊቱ እንዲሆን አለ الله ከነዚህ ከሙሽሪኮቹ የነበረውን حال الله ሚነገርን ከኛ ከእስላም ነብዩ صلى الله عليه وسلم ሳይመጡ ቢት የነበሩበትን حال ሲነግሩን ማለት ነው يتوارى من القوم ከሰዎች ይደበቃል ከሰው ይደበቃል አሁን እንደኖረ ነው የሚያው የተዋራም ይልቀውም እንደሰረቀ ማለት ነው የተዋራም ይልቀውም ከሰዎች ይደበቃል ለምን ካላችሁ ምን ሱ ኢማቡሽረ ቢሂ ከተበሰረበት ነገር መጥፎ ሐሳብ ማለት ነው ምን ሱ ኢማቡሽረ ቢሂ ከተበሰረበት ነገር ከዚህ መጥፎ ሐሳብ ከዚህ የተነሳ ነው ማለት ነው የተበሰረው መጥፎ ስለሆነ አይደለም መጥፎ የሆነው ነው እሱ ሐሳብ ነው አይደል እሱ አመለካከት ነው ከተበሰረበት ነገር መጥፎ ማለት እሱ እንደሱ አመለካከት በመጥፎ ተበሰሯል كذي يتنسى كسو يدبك يتوارى من القوم من سوء ما بشر به أمسكه على هون أم يدسه في التراب حساب استيقبال من بلونه مسلاك حساب استيقبال أمسكه على هون لهذا الليل يتلك كنغاته على هون كنوردته إلى كوردتك مالت يعني كونج يتلك كاسكواتنا بيهوت كاكو يهوت من يتبقى يعني ውርደት የሚል እምነት አለ ለዛ ነው አይምሲኩ አላሁኒ ከውርደት ጋር ያዘው በውርደት ሆኜ ማለት ነው ከያስኳት ልዋረድ ነው ይሄ ነው ውስጡ የሚፈጠረው ሐሳብ አላህ የሚነግረን ማለት ነው አም የድሱሁ ፊትራብ ወይም የድሱሁ ማለት ሊቀብረው ሊደፍነው ማለት ነው ይሄንን ነገር የተበሰረበትን ነገር ፊትራብ አፈር ውስጥ ከነነብሱ አም የድሱሁ ፊትራብ ወይም ሊቀብረው ያስባል ትራብ አፈር ውስጥ ማለት ነው الا ساء ما يحكمون على الله سبحانه الا نقوا اواج وقوا على الله نقوا وقوا الا ساء ما يحكمون ارى يفردوت نجر كفى على الله الا يفردوت نجر كفى كذي القران انقذ زفيت الله سبحانه وتعالى لراساتهم يميطلوتن نجر لله سبحانه وتعالى يادرغالو بلال ولو ياخذ الناس الله سبحانه وتعالى بيذاچو نورو يسو لجوچن اتقالاي بذلمهم بوونجلاچو مدر لا عندنم عاسترفو نبر الى الله ነገር ላይ አንድ ማይተርፈው ነገር ግን አላህ ይአኽሩም ያቆያቸው እስከመቼ እስከሆነ ጊዜ ድረስ ማለት ነው የዛን ያቺ ነገር ቀን ከመጣች በኋላ ደግሞ አንድንም ሰው ወደ ኋላ አላደርግም ብሏል ስለዚ ለራሳቸው የሚጠሉትን ነገር ለአላህ ሱብሃነሁ ወተዓላ ይወስፋሉ አላህ ይሄንን ነው አላሳ አማያኩሙ ያለው አንደኛ የሰሩ ስራን ህግባቸው ሁለተኛው ለአላህ የሰጡት ልጅ ነው ሴት ልጅን ለራሳቸውኩ ሴት ልጅን እንዲጠየፋሉ አይደል ለአላህ ሴት ልጆች አሉት ይላሉ ይገርሙ እንደው ለአምላክ ቢያንስ እንደው አውላ አውለው ልጅም ካለው አይደል ትልቅ ትልቁ ጥሩ ጥሩ አይደል ደነሱ አስተሳሰብ ነው እንደነሱ አስተሳሰብ ነበር ግን ለአላህ መላእክቶችም ያላህ ሴት ልጆች ናቸው ይላሉ وقالوا اتخذ الرحمن ولدا الله الرحمن كل لجالو قالوا እነዚህ ቁረይሾች ናቸው መላእክቶች ያላህ ሴት ልጆች ናቸው የሚል እምነት ነበራቸው سبحانه ويلال الله ጥራት ይገበው بل عباد مكرمون ارى الناس يتكبروا باروች ናቸው ይላሉ يتكبروا ያላህ ባሮቹ ናቸው እንጂ ምን አይደለም ልጅ የለውም وما ينبغي للرحمن ان يتخذ ولدا لا رحمن አይገበውም ጭራሽ መርህማን ልጅ ሊይዝ ማለት ነው ስለዚህ على ساء ما يحكمون وقال تعالى هنا እንግዲህ ከእስልምና በፊት የነበራቸዋል ساعات وقال تعالى الله سبحانه وتعالى من دي بيقول واذا الموءوده سئلت باي ذنب قتلت الى الله سبحانه اذا الشمس كورت هنا الله سبحانه وتعالى ወደ 12 ነገሮችን شرط ካስቀመጠ በኋላ علمت نفس ما احضرت الى المترجله ከ12ቱ በኋላ ማለት ነው 12 ነገሮችን አስቀድሞ ነግሮ የመጨረሻው ነገር ይላሉ በጣም ከባድ ነው ይሄን ሁሉ ነገር ደርድሮ አላህ 12 ነገር ከደረደረ በኋላ علمت نفس ما احضرت الى الشمس كورت የዛኔ ፀሐይ ብርሃኗን መታጣበት ቀን አለ ብርሃኗን በመታጣበት ጊዜ ነው واذا النجوم انكدرت ድጁሞች ደግሞ የዛኔ ኮከቦችም እንደዚህ ብርሃናቸውን ያጣሉ ይራገፋሉ እንከሰረት የሚላል انتثرت السماء انفطرت واذا الكواكب انتثرت ማለት ልክ ከዛፍ ላይ የሚራገፍ ፍራፍሬ አይታችኋል ዛፉን እርግፍ ብታረጉት ዛፉ ላይ እርግፍ ይላል አኮኮ እንትኑ ፍራፍሬው ልክ እንደዚህ የሚሆኑበት ቀን አለ ኮኮቦች واذا الكواكب انكدرت الى الله واذا النجوم انكدرت واذا الجبال سجرت ተራሮች ደግሞ ካሉበት ቦታ የሚነሱበት ሰዓት ነው በተነሱ ጊዜ ማለት ነው ፀሐይ ብርሃኗ በጠፋ ጊዜ ከዋክብትም እንደዚህ ወደሙ ጊዜ በጠፉ ጊዜ ተራራ ከቦታው ተነስተው አቧራ በሆነ ጊዜ ተራሮች አሁን ምን እናያቸው ተራሮች አቧራ የሚሆኑበት ቀን አለ ባዶ ማለት ነው ወኢዘል ጅባሉ ሱጅረት ወኢዘል ቢሃሩ ሱጅረት ወኢዘል ሂሻሩ ነው ወኢዘል ሂሻሩ ዑጥለት እሺ ቀያይሩ واذا العشار او عشار مالت عشره اسره ريغباچ تي لولد يقربچ جبل بتفتاچ جيزي مالت نو لمند نو سوان يتكسو الله جملوچ بتام بتنقاقي نو ميازوت عربوچ بتلي لتولد كقربچ يزاني قيامه سيدرس جن ميطبقات اتاغنيم كله ميطلاتال ميفلغاتم يلم واذا العشار عطلت واذا البحار واذا البحار እንዳል ሰሳት واذا البحار ماشي كويس لمن تكلف انت ملحفظك كويس او شو سوره التكوير نور يعني سلام اياز ما هو شو سورة التكبير اشي اذا الشمس كورت اشي فهي بتفاج برهانون باتاج جزي واذا النجوم انكدرت نجوم برهاناتشون باتو جزي ويمدمو بتا راقفو جزي بلنال واذا الجبال سجرت تراروچن بتنكسكسو جزي لالله التراقف ما السابو واذا العشار عطلت جملم لتول يقربت جملم بادوان ميزات طفتو بتلققت جزي معناتنو بتام سوين كباكبات نبر ود نبرت نچ بتام يزاني ميفلغات يلم واذا الوحوش حشرت وحوش دمو انذي حيوانات انسساوش معناتنو بتسبسبو جزي معناتنو ولو اوريو سايقرو معناتنو واذا الحيوانات الوحشت جمعات مالتنو بتسبسبو غزي انسسوج لا الله سبحانه وتعالى فرد نو تبولال بتقلقلو غزي نو تبولال اوري ابرو يقلقلال كمي بلاچو كمي ادناچو كنبروت نغروش ابرو لمن قيامه نغرو لوطوط نميلو كلهم حاليوت የቂያማ ምልክት ሁሌ ልብ በሉ ነገራቶች ድሮ ከነበሩበት ሐልቂ ያያራሉ። እቺ ግመል ስትጠበቅ ነበር ተተወች አይደል? ኮኮቦች ቆመው ነበር እንዴ እንደምናየው አምፖል ይራገፋሉ ብርሃናቸውን ያጣሉ። ፀሐይም እንደዛው እነዚህም እንስሳት ይበላሉ ነበር አይደል? አንዱ ለያያው ያድን ነበር ማንንም ማንንም አይነካም ይሰበሰባሉ እንደውም ለቂሳስ ነው የሚሰበሰቡት። አንደኛው ጥፋት ያጠፋው ጥፋቱን ዋጋ ሊያገኝማል። ወኢዘል ቢሃሩ ሱጅረት ባህሮች ዛሬ ላይ ስናያቸው መስመራቸውን ጠብቀው ስትሪማቸውን እንደጠበቁ ይጓዛሉ አይደል? የዛኔ ሱጅረት መስመራቸው ሊለቁና በተንተናቸው ይወጣል በያክታቸው ነው ይፈሱት። አላህ Subhanahu Wa Ta'ala በሌላ ማንቀጽ እንደጠቀሰው ወኢዘል ቢሃሩ ሱጅረት ወኢዘል ንፉሱ ዙውጀት ነፍሶች ሁሉ በተጣመሩ ጊዜ ማለት ሰው ከመወደው ጋር በሆነ ጊዜ ማለት ነው። አልመርኡ ማአመን አህበ የውመል ቂያማ ሰው ከመወደው ጋር ዙውጀት ማለት ይሄ ነው ብሏል። ሰው ከመወደው ጋር በሆነ ጊዜ ሰው ከጓዱ ጋር በሆነ ጊዜ ማለት እያንዳንዷ ነፍስ ከማጋት ሆናለች ከምትፈልገው አካል ጋር ከሙእሚን ጋር ሆነች ከሙእሚኖች ጋር ነብዩ ሰለላሁ ዐለይሂ ወሰለም መንገር የሚመቸት ከነብዩ ኡማ ከሆነ ላይ ሙጅሪሞች ከሆኑ ወምታዙል የውም አዩሃል ሙጅሪሙን ይባላል። ተለዩ እናንተ ሙጅሪሞች ይባላሉ። ወለው እዚው ማላይ ቢኖር ማለት ተለዩ እያንዳንዱ ነፍስ ከመወደው ሰው ጋር በሆነ ጊዜ የቂያማ ቀን ነው። ወኢዘል መውዑደቱ ሱኢለት እኛ ይሄንን ወኢዘል መውዑደቱ ሱኢለት እቺም ሴት በተጠየቀች ጊዜ ወኢዘል መውዑደቱ ከነ ነፍሷ የተቀበረችም ሴት ህፃኗ እኮ ነች ታፊ ጥፍል የሆነች ሰገር እቺ ህፃኗ ልጅ ተጠየቀለች አላህ ፊት። ለምን ደግሞ ተጠየቀው? አንደኛ ለሷ አላህ እንደቆመ ለሷ ተከራካሪ እንደሆነ ሊያሳያት። ሁለተኛ እነኚህ የቀበሯትን ሰዎች ለመውቀስ ነው ተውቢህ ነው። ምን አደረገሽ ነው የተቀበርሽው ትባልና ተጠየቀለች። በምን ጠፋተሽ ትባላለች ነው። ወኢዘ المؤوده سئلت الله ከዛ ቀጥሎ بأي ذنب قتلت ምን ወንጀል ሰርተሽ ነው የተገደልሽ ተቀጥቅጠሽ ማመን ዝሙ ሰርተሻል ሰርቀሻል አረ ህፃን አይደለች ህፃን ልጅ بأي ذنب ينقتلت እንዴ የቀበሯቸው ኩሱር አሉ ብዙ ናቸው ከነ ነፍሳቸው سبحان ربي ሰው ከነ ህይወቱ መቅበር ሰው ለዛውም ሴት ልጅ እንዴት ነው የምታሳዝነው የወደድካትን ሴት ልጅ لا اله الا الله ولا حول ولا قوه الا بالله والله በጣም ከባድ ነው በጣም ከባድ ነው ምናልባት አይታወቅ ይሆናል እንጂ የሚያቀው ሰው ያቀዋል ስታስቡት እጅግ በጣም ከባድ ነው ለአእምሮ ይከብዳል ምናልባት ልጅ የሌለው ሰው በተለይም ደግሞ ሴት ልጅ ማለት ነው እጅግ በጣም መቅበር አይደለም ሊሆን የሚገባው የነበረው ከሷ ቀድሞ እሱ ራሱን እንደው በሷ የመጣን ነገር እኔ ልከላከልላት ሊል ነው የሚገባው መሆን ያለበት እንደው የሚያስብለው ማለት ነው። ይሄ እናትና አባቶች ለልጆቻቸው ያላቸው ነገር ታቃላችሁ አይደል? ሃኡላይል አረቦቹ ሙሽሪኮች ምን አይነት የዘቀጠ ህይወት ውስጥ እንደነበሩ ልብ ብላችሁ ተመልከቱ ይላል عبد الله بن عباس يا عربوچن جهلنا ماهيبنتن مايت يميودسو يفلهگسو يملكت سوره المائده الى سوره الانعام كما 30 بحال يالون انقص يامب يلال ورغتاچو زقطتاچو شركاچو كذا وسط دمو ايه ما عنده نو واذا الموءوده سئلت باي ذنب ينقتلت الى الله بون انجل انده تطيقت واذا الصحف نشرت يسرى مزغبوچ كله بمن بتزرغو غزي ሰዎች የሰራ መዝገባቸውን በሚያገኙ ቀን አላላ 12 ነው ብያቸዋለሁ። ወኢዘ ሰማኡ ኩሽጠት ሰማይም ደግሞ ቦታውን በለቀቀች ጊዜ ማለት ነው። የምታየው ሰማይ ያለ ምሰሶ ቆሞ ነበር አይደል? ይሄ ሰማይ ይቀየራል ቦታውን ይቀየራል አላህ። የውመ ተበደሉል አርዱ غير الارض والسماوات እቺ ምድር ትቀየራለች ሰማይም ትቀየራለች ሌላ ነው የሚሆኑት ራሳቸውን ያጣሉ ማለት ነው። ወኢዘ ሰማኡ ኩሽጠት ወኢዘ الجحيم سعرت جهنمም በተቀጣጠለች ጊዜ ይላል አላህ። ይሄ جہነም የምትቀጣጠልበት ቀን ነው። ትቀጣጠላለች አምጡልኝ አምጡልኝ ነው የምትለው ታጓራለች በጣም ተረባለች አህሏን ለማንገት ማለት ነው። ተጎትታ ነው የምትመጣው አላህ Subhanahu Wa Ta'ala እንዳለው ማለት ነው በመላእክቶች። ወኢዘ ለጀነቱ ኡዝሊፈት ጀነትም ቅርብ በሆነች ጊዜ ለማ ለአማኞች ማለት ነው። ወኢዘ ለጀነቱ ኡዝሊፈት عالمت نفس ما حضرت ይሄ ነው جوابው ታቃለች ይሄ ሁሉ በሆነ ጊዜ نفس ما حضرت ما قدمت ማለት ነው። እያንዳንዷ ነፍስ ወደፊት ለራሷ ያስቀደመችውን ታቃለች ይዛኔ በቃ ታገኛለች ማለት ነው አይደል? እንጂ ይሄ ዒልም መቼ ነው? ዒልም ለየቂ በትክክል እርግጠኛ ትሆናለች ይዛኔ ለካ ሲባል የነበረው እውነት ነው ትላለች ይላል። እነዚህ 12 ነገሮችን አላህ ከተቀሰ በኋላ ማለት ነው። ስለዚህ ከነዚህ ውስጥ الله እንግዲህ ያንዳንዳችን እና አስቀድመውን ነገር እናቃለን ማለት ነው መቼ አሁን የተጠቀሱትን ክስተቶች ባየ ይሄ ቁርአን አንቀጽኛ መጀመሪያ ሳንሰማው በፊት ቢሆን እና አረብኛ ተናጋሪዎች ብንሆን እንዴት ያጓጓል ምን ሊል ነው አረ ይሄ በሆነ ጊዜ ተብሎ መጨረሻ ላይ የተነገረውን ነገር አስቡት አሊመት ነፍሱ ማህደረት ያንዳንዷ ነፍስ ታቃለች ያስቀደመችው ነገር ስለዚህ ተዘጋጁ ማለት ነው ለዚህ ቀን ይሄ ለሚሆንበት ቀን ስለዚህ ሐሳቡን እጅግ በጣም የቁርአን አገላለጽ ይስ እንዴት ያማረ ነው እንዴት ያማረ ሉጋ ነው እንዴት ያማረ አገላለጽ ያለው ማለት ነው ወካነት ነበረችም ቱረሱ ትወረስ ነበር ከረሃን ሳትፈልግ ትወረስ ነበር ራሷ በአረቦች ምድር በአረቦች አመለካከት በቁረይሾቹ ወይም ከዛ በፊት በነበሩት ሙስሊኮች ቱረሱ ትወረስ ነበር ከረሃን فحرم الاسلام ذلك كرهن ማለት ባሏ ሲሞት ዘመዶቿ የባሏ ዘመድ ወይም ወንድሙ የመሳሰሉ ሰዎች እኛንን ተገቢ ብለው እሷ ብትፈልግም ባትፈልግም ብትወድም ባትወድም ትወረስ ነበር ተገባ ነበር ለወንድም ነው የምትገባው ወይም የዘመን ነው የሚያገባት ወንድምየው ባይፈልጋት እንኳን ሲፈልግ ነው የሚደራት እሱ ሳይፈልግላት አታገባ የሆነ ነገር ሰጣው እንድታገባ ይፈልጋል ወለው እሱ ሲፈልግ ነው የሚደራት ሚሰጣት ነገር ካጣ ያቆያታል ሌላም ሰው እንዳያገባት እሱ ማያገባት ይከለክል ነበር በዚህ መልኩ ትቆያለች የኔ ተገቢ ነች ለዘመን ነው የምትገበው ከቤት አትወጣም ይባል ነበር ስለዚህ ይሄንሱ ተግባር ነበር ካራን ፈሐረመል እስላም አላህ ይሄን ነገር ሐራም አረገ ያ ይሁን الذين امنوا لا يحل لكم ان ترثوا النساء كرها على الله سبحانه وتعالى አይፈቀድላችሁ ሴቶችን ልትወርሱ ጣልተው ልትወርሷቸው ልታገባቸው ሐራም ነው አለ በፍጹም መፈቃዳቸው ነው የሚገቡት አረኝ ይሄ ከሆነ ቢክራ የሆነች ሴት ሚንባቢል አውላን አንዳንድ ሰዎች ቢክራ የሆነች ሴት ተገዳ ትገባለች ባሏ አባታ ካጋባት ልጅ ባትፈቅድም ይላል ሚስት ሴቷ ማለት ነው አይደለም እሷ ካልፈቀደች ወለው አባቷ ካጋባት በኋላ እንኳን እቺ መጠየቅ ትችላለች ነብዩ ሰለላሁ ዐለይሂ ወሰለም ይሄን አድርገዋል ተፈቻለሽ አባቴ ሳንፈልግ ያጋባኝ አለች እሺ ተቀጥያለሽ ወይስ ተፈቻለሽ አለች ምርጫውን ሰጣው ወለው ካለፈ በኋላ እንጂ አሁን ሴት ልጅ ፍላጎት የላትም ወይም ምርጫው አይጠበቅም አይደለም ላቱን ከሁል መርአቱ حتى تستأذن ፍቃዱ እስኪጠየቅ ድረስ አትገባም ፍቃዱ እስኪጠየቅ ድረስ ስለዚህ አይደለም ልትወረስ ማለት ነው ስለዚህ አትወረስም الله حرام على الرجل قال الله تعالى الله سبحانه وتعالى اني بقول يا ايها الذين امنوا لا يحل لكم ان انت امانيوچو ايفقد لكم ان ترثوا النساء كرهن على كرهن على ان ترثوا النساء كرهن سيتوچن لتورثو قلتو يال ማለት ሳይፈልጉ ልትورثو ወይም ደግሞ እንደገና ልታገዷቸው ማይገባ ማለት ቀጥሉ እንድታገዷቸው በፍጹም አይቻለም ማለት ሌላ ሰው እንዳያገቡ ማለት ነው እንዶም አላህ ከዛ በኋላ መወረስ የሚባለው ነገር ቀርቶ ወራሽ አረጋቸው በውርስ ላይ ድርሻ አረጋላቸው ምን ብሎ ወካነት ነበረችም ላተሪቱ አሁን አትወርስም ነበር የመጀመሪያው ራሷ እንደቃት ወረስ ነበር አይደል ሌላው ደግሞ ወካነት ላተሪቱ አትወርስም ነበር ደግሞ ውርስ አይደርሳትም ነበር ድርሻ የላትም ነበር አሁንም ድረስ አለ ለሴቶች ድርሻ አይሰጣቸውም ውርስ ማለት ነው ውርስ ለወንድ ብቻ ይመስላል ላተሪቱ فأعطاه الله حقها الله دمو حقان ستواتا ورث يقباتا من الميراث كورشا الله سبحانه وتعالى درشاوان ستاته بس جنابه إن يسلم الله المسلمين وبالله التوفيق وصلى الله عليه وسلم وصلى الله عليه وسلم